Hey! አገር ጎዳሎ ፍቅሬን አገር ጎዳሎ እኔን አብታሚ አትየንስመን እንደው መቼ ሰየየ ነው ባጭሩ ተዘጋ እንከፈም ለመኘቶ ካልከው ጋር ሆኖ አልተዋጣ እንከፈም ለመኘቶ ካልከው ጋር ሆኖ አልተዋጣ አብሮ መዋል ብቻ ሲያሰዳድር እንጂ ንክፍ ሰብር በል ሰው ወዳጅነት ምን አለኝ ታሊሆን ንክፍ ሰብር በል ሲመሽ መለያት በዘገየሽ ቁርወት ሲጨንቀኝ ስትፋል አሁፈና ወየየ አቤት የኔስ ነገር ከጣም ላኩ ጥፋል አሁፈና ወየየ ዘወር ወራ አፋት ያወዛው ወዘኛ አሃና ወየኛ አንቺን የሚያስረ ዘወር ይገኛ አሃና ወየኛ በዘገየሽ ቆመ ሲጨንቀኝ ሲከፋ አሃና ወየኛ አቤት የኔስረ ከታምላኮ ተፋ አሃና ወየኛ

achin achin bicha ye le she macha antali ba mochi kisi sai ma shu di gas kasana havlen saral tonga telafta tonga telafta achin me der mona achin me der mona ana chilena niwa tela mena tell me na Marara pesana, marara pesana. sanemes seta pe chuyi anchinu saneme merara pesana sari matge eda aoida sausi kada eda ayoda ayoda nai gapauda ayoda nai gapauda labe karbero bote ta goda ni sayuda labe karbero bote ta goda ni sayuda tene nu garbe ni sage eda mauda ni ตะเนมาเสราเซนโหนอะเตมานีดิเทโอเดเซวนาตาเลเลเซรีอะเมเปนนาเมชาญาตะเนนาโพเตยวตาเชญิเตเมเมเซนญาตะเจเซเมตาเจเจอะเมเนสโตยาโคตัญญาลาเวตาตา mai chalu me chimbaini melane me chene bamuder gene tani wale nida shine tyawe skapta shena abelo me sasa ya bryale tegena shalevlepe shalevlepe sima shalem shalevlepe ya dergena shalevlepe wadao mode shalevlepe ya sasanya shalevlepe meneoni arabeka arabeka arabeka ibeka nerebeka shalevlepe shalevlepe shalevlepe shalevlepe chalene kaine chalene chalene yaar gaya chalene wadao gaya chalene yaar nacha chalene mana uni arabe kai be kaine arabe Yeah, but the heart is all out. ቦድባ ሰው የሚወድ ለፍቅር አንቺ ዘበናይ ጣል ጣል አረግሽ አይከብደሽ የኔው ጉዳይ አይሄ ለመውደድ ጊዜ ምልሽ ሆይ ለፍቅር ነበር መቸገሬ አንቺን አንቺ የነኛ ስጨነቅ ሳስብ ማደሬ አሄ ምነው አትላንት ወደይ ዛሬ ሰበር ሰቃ ስትይ አሃና ከመንገድ ተሽው ሽፍንፍኖ ፍቅሬ አሃና ነፋስ አስነካሽው ከብሽን ቤትሽን ገላዬ ያዋለለ ይኸው ሁሉን ለምጣት ተከልከኝ ያለ ለብሰውም ሰው አይሆን ከብሽን ቤትሽን ገላዬ ያዋለለ ይኸው ሁሉን ለምጣት ተከልከኝ ያለ ለብሰውም ሰው አይሆን እሱማ አገር ሆኖ ዘመድዬ አይ ሆድ አንቺን ባኖረናይ አይ ማናየብኝና ማንሰማብኝና ፍቅርሽ ወጥቶ ቀረ አይ ክትክታ ቢሰበር የኔ ቆንጆ አይ አይታሽም በሰዋይ አይ እንዲያው መቻል ብቻ አይኔ ወደደው ልብ እስኪ መልሰ የተበደልኩት ከብቶ ይሳደር አልችል ሲለኝ ልቤ ተከታይ ሆኖሽ ወጥቶ ሲኖር ፍቅርሽን ለበሽን ገላዬ ወን አቶ ሲቀር አንቺን አንቺን በሎ ሲቀር ግማሽ ጎንህ ነኝ አለው ብላ ሸሸት ሸሸት በት ልቤን መከኔው ነጠላ አሄ ተበላ ናንጀት ተበላ ጠላት ያለልሽ ወድጄሽ ወዳጅ እንዳለልሽ ዘወትር ህመሜ ነሽ አሄ ሁሉንም ሆነሽ ተገኘሽ አልተሰናዳሁም ሆነ ልለይሽ አልቻልኩም ዛሬም ሆነ ትናንት ሆነ ደህና ሆኜ አላልኩም ገብሽን ቤትሽን ገላዬ ወለየው ሁሉን ልምጣ ተከልክይ ያለደብሰውም ሰዋይ ገብሽን ቤትሽን ገላዬ ወለየው ሁሉን ልምጣ ተከልክይ ያለደብሰውም ሰዋይ አይ መውደድ መሽተግብን የኔ ቆንጆ አይ ፍቅርሽ መቼ በቅቶኛ ይሄ አይ አምሮቴ መጮቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አይ ውርሱ ማሰብ ሆኖ ዘመድዬ አይ የመውደድ መካሻዋይ ያልወጣለት ፍቅር ጸጸት አይደለም ወይ እስከ መጨረሻ አይ ውርሱ ማሰብ ሆኖ ዘመድዬ አይ የመውደድ መካሻዋይ አይ ያልወጣለት ፍቅር ጸጸት አይደለም ወይ እስከ መጨረሻ አይ መውደድ መሽተግፌን የኔ ቆንጆ አይ ፍቅርሽ መቼ በቅቶኛ አይ አምሮቴ መቾቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አይ አምሮቴ መቾቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አምሮቴ መቾቶ ገላሽ መች ተረስቶ ገላሽ መች ተረስቶ